ብለው ፈቃዱን ሊፈጽም አዶንያስ ያስቸኩለው ግብዣ አዘጋጀ ባዛሄሎ ድንጋይ ምን ሊመጣ ብሎ ባለቀ ነገር ላይ ተው ተው አቸኩል ግድ የለም ጌታን የቀደመው የለም ተው ተው ረጋ በል ግድ የለም ጌታን የቀደመው የለም የድሜው ፀሐይ ጠልቃል ብዙ ከረፈደ አንድ ህግም ባይሆነ ይሳቅ ተወለደ እንደምቋል የኪዳኑ ቀለም ጌታን የቀደመው የለም እንደምቋል የኪዳኑ ቀለም ጌታን የቀደመው የለም የተስፋውን ኪዳን ኖራ ስላልሰማች እንደተናገረ ኢየሱስ ተነስቷል ሂድ ወደ ገሊላ እሺ ቀድማችኋል ታይ ታይ አታልቅሽ ግድ የለም ጌታን የቀደመው የለም ታይ ታይ አታልቅሽ ግድ የለም ጌታን የቀደመው የለም መቃብሩ ከብሎላት መላክ ተቀምጦባት አይተነዋል ውስጡን ሰው እንደሌለበት عايز تتسفاد دو ويا يا لا يا ميام ام كون استرام دا موت ما تقدم ما نكر مهال ما نكر مهال ما نكر مهال ما نكر مهال لا لا لا لا